أصحابه ومن تبعهم بإحسان إلى يوم الدين. أما بعد، فالسورة التي ندرسها اليوم هي سورة القاف، بداية من الآية السادسة عشر. وما توفيقي إلا بالله، عليه توكلت وإليه أنيب. وندمتشن مسجد جلي الله، هل أنت موجود بيننا أخ الفاضل؟ الله، ايش، مرحبا، حفظك الله ورعاك. ስለዚህ ከአስራ ስድስተኛው አያ እስከ ሰላሳ አምስተኛው አያ ድረስ ትቀራልናለህ። ቲላዋ አንድ ሰፍሓ ሙሉ ማለት ነው። جزاك الله مايك فري. السلام عليكم ورحمة الله وبركاته. السمال يا جماعة، اوكي، جزاكم الله خيرا. أعوذ بالله من الشيطان الرجيم. ولقد خلقنا الإنسان ونعلم ما توسوس به نفسه ونحن أقرب إليه من حبل الوريد. إذ يتلقى المتلقيان عن اليمين وعن الشمال قعيد. ما يلفظ من قول إلا لديه رقيب عتيد. وجاءت سكرة الموت بالحق، ذلك ما كنت منه تحيد. ونفخ في الصور، ذلك يوم الوعيد. وجاءت كل نفس معها سائق وشهيد. لقد كنت في غفلة من هذا لقد كنت في غفلة من هذا فكشفنا عنك غطاءك فكشفنا عنك غطاءك فبصرك اليوم حديد. وقال قرينه هذا ما لدي عتيد. ألقيا في جهنم كل كفار عنيد. مناع للخير معتد مريب. الذي جعل مع الله إلها آخر فألقياه في العذاب الشديد. قال قرينه ربنا ما أطغيته ولكن كان في ضلال بعيد. قال لا تختصموا لدي وقد قدمت إليكم بالوعيد. ما يبدل القول لدي وما أنا بظلام للعبيد. يوم نقول لجهنم هل امتلأت وتقول هل من مزيد. وأزلفت الجنة للمتقين غير بعيد. هذا ما توعدون لكل أواب حفيظ. من خشي الرحمن بالغيب وجاء بقلب منيب ادخلوها بسلام ذلك يوم الخلود لهم ما يشاءون فيها ولدينا مزيد. جزاكم الله خيرا أستاذنا أبو ياسر، فليتفضل مشكورا ومأجورا. مايك فري أستاذ. خيرا. بسم الله الرحمن الرحيم. سمع الله يا جماعة، سمع الله، سمع الله. مرحبا، جزاك الله أخي الفاضل المسير وجلي، حفظك الله ورعاك. سورة قاف كآيات قطر أسرى سدستنا جمرو. ولقد خلقنا الإنسان ونعلم ما توسوس به نفسه. ولقد برغت خلقنا الإنسان يسولج فترن لعن والله راسون سيكبرنا خلقنا يعظم نفسه ونعلم إنه كألن ما توسوس به نفسه وسوس غوتا غوتا معلتنا يوست نققر دمت إلي الله سيهون ፊሊንጉ ብቻ ወስዋስ ይባላል። ወነዓለሙ እናውቃለን ማ ትወስዊሱ ቢሂ በሱ ነፍሱሁ ነፍሱ እምትጎተጉተውን እናውቃለን ይላል። ሱብሃንአላህ። አላህ ነፍሳችን ምን እንደምትለን ያውቃል። ሙጠሊዑን አላ ኩል ሸይ ወነህኑ እኛ ይላል أقرب إليه ودسو كمان نبلاي قربنا كمان نبلاي يميلو أقرب هونو سلامتانو لفظو قالو قريب أفعال تفضيلنو أقرب يميلو ونحن أقرب إليه إنيا كمان نبلاي ودسو يقربننا من حبل الوريد even من حبل الوريد لا حبل مالت جمدنا الوريد مالت دقمو تلقو تلقو منجد الوريد بالان سلازي الوريد مبالو بك أننا بقرا يالو بك أننا بقرا يالو عند كبت بمتار ربت كزي حلال سيدرج يجد مقرط ياللبت جانغولار فين نو الجانغولار فين تلقو حبل الوريد يبالا كسو يبلطا ودسو يقربننا ديال الله ودسو لج كحبل الوريد كراسو يدم سر يبلطا قربنا يميلو بذاتو ايدلم بعلمو نو باوقاتو سورة المجادلة علي سورة المجادلة علي ايه تبرارتوان علم ترى التوق امنا ان الله يعلم ما في السماوات وما في الارض الله علم ترى على يهمنا ان الله يعلم ما في السماوات وما في الارض الله بسماياتنا بمدر يالون هلو يمياوك مهونون يلبونا يطالعيهم وي ما يكونوا من نجوى بدبك كم ياورو سووش ثلاثة صوستونو كم ياوروت صوست عيهونهم إلا هو رابعهم السو عرابتن ياتشو بهوننجي ولا خمسة አምስትም ማይሆኑ ኢላሁ ወሳዲሱሁም እሱ ስድስተኛቸው ቢሆን እንጂ ወላ አድና ሚን ዛሊከ ቁጥራቸው ከሶስት ቢያንስም ወላ አክሰራ ትልቅ የተጠቀሰው አምስት ነው ከዛ በላይ ቢሆንም ኢላ ሁወ ማዕሁም አይነማ ካኑ የትም ቦታ ቢሆኑ እርሱ አብሯቸው ቢኖር እንጂ ثم ينبئهم بما عملوا يوم القيامة كذان بفرد ألت يسروت النقر نقره جوال إن الله بكل شيء عليم الله بهل نقر أواكي نوالا أهون الزبوت علي علماء من الالو سيجمر بدأ بالعلم وختم بالعلم ألم تر أن الله يعلم بلون جمره سيجرس إن الله بكل شيء عليم نالو إذن معية الله بعلمه يا الله عبرنت فوقتنه الزبوت عليه أما بذاته الرحمن على العرش استوى خير لذي ونحن أقرب إليه من حبل الوريد كيدم قانو معدثنا يدم قان يميلوت السوكة قررتا በሰውነት ውስጥ የሚቀር ደም አይኖርም የሚጠቅም ደም ማለት ነው ተዘርግፎ ይወጣል ያ ነው አልሐብሉል ወሪድ ይባላል የደም ጋን ጅማቱ አለ ከሱ የበለጠ ወደሱ የቀረብን ነን ይላል ወይንም ቢዋሲጠት الملائكه ለምን ኢዝ የሚለው መላእክቱ በቀረቡት ጊዜ የሚለውን ስለሚጠቁም ብለዋል አይ አይደለም إذ جمارينج الله كدمغانو يبلطا ود سويو قربنو بلبوست اميان شكو شكوون نجر الله يسمعوال الله ياوقوال بسورة البقرة ما بقى علي الله جل وعلا لله ما في السماوات وما في الارض تسمعتنا بمدر يالو نجر كله يا الله نو وان تبدو ما في انفسكم بنفسوቻችሁ üst يالون نجر جلس بتاوتوت او تخفوه وي بتدبقوتم بلب üst اميوط اميوردون معناتنا يحاسبكم به الله الله بسو يغمغماچوال يتساسباچوال فيغفر لمن يشاء لفلقوا الله يمرال ويعذب من يشاء يفلقون يقطال والله على كل شيء قدير الله بماناچوم نجر لا يچاينا ويلان ايچ ايا منسوخ نچالوالو اسمعنا يا جماعه ይቺ አያ መንሱኽ ነች ያሉአሉ አይደለም መንሱኽ አይደለችም ሳቢት ነች ምክንያቱም ሰውየው ወንጀልን ካሰበ ቁርጥ ያለ ሐሳብ ካለው ለምሳሌ ሊሰርቅ ሄዶ ሰዎቹ ሲነቁ ከተመለሰ ወንጀል ይጻፍበታል የመለሰው አላህን ፍራቻ ሳይሆን የሰዎቹ መንቃት ነው እዚ ቆርጧል اذا التقى المسلمان بسيفيهما فالقاتل والمقتول في النار اندالو بحديث اندمطاو ሁለት ሙስሊሞች በሰይፍ ተገናኝተው ቢገዳደሉ ያው አንደኛው ነው ቀድሞ ይቆርጣል ገዳዩም ተገዳዩም ሁለቱም የሳት ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም كذان هذا قتل ايه قدائنو فما بالو المقتول تقدائو من ادرقونو سات ميقباو تبلو تطيقو نبي صلى الله عليه وسلم كذان نبي صلى الله عليه وسلم منالو انه كان حريصا على قتل اخيه قدمو بايمتاوكو السوم واندمو لمقدل بتقام كجاي نبر حريص مالت بتقام የጓጓ ሆኖ ነበር ሲጋደል ነበር ይዘን ይሄ ቁርጥ ያለ ኢንተንሽን ወንጀል ነው ማለት ነው። ምክንያቱም ሰበተሁ ልሐዲስ ሐዲሱ አረጋግጦታል። ለዚህ አላህ በልብ ውስጥ በሚላወሰው ነገር ሰዎችን ይተሳሰባል ማለት ነው። ሳቢት ነው ቁርጥ ያለ ወንጀል ከሆነ ግን እንደው ማለት ነው ልብ ውስጥ ሽው ሽው ያላል የሚል ግን የማይጨበጥ ወይንም ሰውየው ደጋግሞ ያላሰበው ነገር ለምሳሌ እዚህ ውስጥ ወጣቶች ወንዶች ወጣቶች ካላችሁ ማለት ነው ኮረዳዎችን ስታዩ በአይናችሁ ስታዩ በልብ ላይ ሽው የሚል ነገር አለ። እኔ ወንድ ስለሆንኩ ነው እንደዚህ ምለው። የሴቶቹን ደግሞ አላውቅም። በዚህ ሸበላ ወንድ ሲያዩ በልባቸው ላይ ምን ሽው ይላል? አይ ዶንት ኖ ዜን እንደው ዝም ብሎ ሽው ብሎ የሚያልፍ ነገር አውዙ ቢላህ የሚባል ያ አይደለም ሂሳብ ውስጥ የሚገባው። ስለዚህ ፕላንድ የሆነ ነገር ሰውየው ደጋግሞ ያሰበው ነገር ያ ሂሳብ ውስጥ ይገባል ብለዋል። هذا رأي العلماء خيرا الله ስለዚህ من حبل الوريد ከደምጋኑ ጅማት የቀረበ እንደሆነ ፊልም ማድረግ አለበት አንድ ሰው። إذ يتلقى المتلقيان تلقى ማለት ተቀበለው ማለት ነው። إذ يتلقى المتلقيان عن اليمين وعن الشمال قعيد إذ يتلقى المتلقيان ሁለቱ ተቀባዮች በሚቀበሉት ጊዜ ይላል። عن اليمين ከቀኝ በኩል وعن الشمال ከግራ በኩልም قعيد የሚቀመጥ ሆኖ የሚጠባበቅ ሆኖ ማለት ነው። ይሄ ማለት ምንድነው? يتعاقب فيكم ملائكة بالليل وملائكة بالنهار በእናንተ በቀንና በሌሊት መላእክቶች ይለዋወጡባችኋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። له معقبات من بين يديه ومن خلفه يحفظونه من امر الله لرسوم لسولج معقبات تتكاكيوچ አሉ። من بين يديه ومن خلفه كفيت كهالا يحفظونه من امر الله اي بامر الله بالله تزاز متطبقوت ሆነው ነይ ጠባቂ መላእክቶች አሉ መዝጋቢ መላእክቶች አሉ ብዙ መላእክቶች ናቸው እኛን የሚያካብቡን። ስለዚህ እነኚህ መላእክት ስማቸው ረቂብና አቲድ ነው አይደለም የተባለው መላእክት ነው። ሰዎች በተለምዶ ነው እንደ ቁርአኑ ሲያዩት ረቂብ አቲድ የሚላለ። ስለዚህ ሱና ያለ ስንደርስበት إذ يتلقى المتلقيان عن اليمين وعن الشمال قعيد المتلقيان እነኚህ መላእክት ናቸው። አንደኛው መልካም ስራን የሚመዘግብ ነው፣ ሁለተኛው መጥፎ ስራን የሚመዘግብ ነው። መልካም ስራ መጥፎ ስራ በምን ይለዩታል? ሊስት አላቸው የመልካም ስራ ሊስት የመጥፎ ስራ ሊስት አለ። የሰራ አይነት ለዚህ ይሄ ነው ተብሎ ይመዘገባል ማለት ነው። ما يلفظ من قول كنغغر يميتنفسو يلو الا لديه اسو زند بنور انجي رقيب تطباباقي معناتنو رقيب معنات ترجمه تطباباقي يرقبه تطباباقي من ادرج من حال اميل بنور انجي عتيدن عتيد ማለት ደግሞ حاضر ከሩቅ ሳይሆን በቦታው የተጣደ ይላል። ስለዚህ የትም ቦታ ስንሄድ መላእክት ከኛ ጋር ናቸው። የመላእክት መኖርን የመላእክት መኖርን ፊልም ያደርግ ሰው ከወንጀል ራሱን ያቀባል ይጠብቃል። አንድ ሰው ከሚስቱ ጋር በሚሆንበት ጊዜ እነኚህ መላእክት ከዛ ይርቃሉ። ሽንት ቤት በሚሆንበትም ጊዜ እንደዚሁ ይርቃሉ። እርቃኑን በሚሆንበትም ጊዜ ይርቃሉ። እና ይሄ ጋፕ በምን ይሞላል? ይሄኛው ጋፕ በምን ይሞላል? ቢዕልሚላህ፣ በአላህ እውቀት ማለት ነው። ሰውየው መልካም ስራ ይሰራል፣ ግን ለዩልኝና ለይስሙልኝ ነው የሚሰራው። ለዩልኝና ለይስሙልኝ የተሰራ መልካም ስራ ደግሞ አጅር የለውም። ይሄን መላእክት አያውቁም። የሰራውን ስራ ብቻ መዝግበው ያደርሳሉ። ከዛን የአላህ እውቀት ሲደመር ሊስቱ ማለት ነው። አላህ ይሄን የሰራኸው ለሪያ ነው ለሱማ ነው ብሎ ፉርሽ ያደርገዋል ማለት ነው። መላእክት እንዲመዘገቡ ማን ነው እንዲመዘግቡ መላእክት የታዘዙት? ይሄ የአላህ ጀለ ወዓላ ተድቢር ነው፣ አላህ ፈልጎ ያደረገው ነው። መላእክት መዘገቡ አልመዘገቡ ከአላህ የሚደበቅ ነገር የለም። ይጠይቃቸዋል፣ ወሁወ ያዕለም፣ አላህ እያወቀ ይጠይቃቸዋል። ባሮችን በምን ሁኔታ ነው ትታችኋቸው የመጣችሁት ብሎ አላህ ይጠይቃቸዋል። ኸይረን። ስለዚህ ረቂብ ማለት ተጠባባቂ ነው። አቲድ ማለት በቦታው የተጣደ ነው። አቬይላብል ፕሬዘንት ኦን ዘ ስፖት ሆኖ የሚከታተል ማለት ነው። ኸይራ ወጃአት መጣች። አሁን ስለ ጣዕረ ሞት ነው አላህ ሚነግረን። ሰክረቱል መውቲ የሞት ስካር ማለት ነው። ሰክራ ወጃአት ሰክረቱል መውቲ ጣዕረ ሞትም መጣች። ቢልሐቅ በእውነት መጣች። ሰውየው ሲሞት የሚባለው ነው። ዛሊከ ይህ ማ ኩንተ ሚንሁ ተሒድ አንተ ከርሱ ተሒዱ ታፈገፍግ ትሸሽ የነበርከው ነገር ነው ይባላል። ወኑፊኸ ፊ ሱሪ በጥሩምባውም ይነፋል። ይህን የሚባለው ሰውየው ጣረ ሞት ሲይዘው ነው፣ ገርገራ ላይ ሲሆን ነው። ሁሉም ተደማምሮ ደግሞ ወኑፊኸ ፊ ሱሪ በጥሩምባውም ይነፋል። ዛሊከ የውሙል ወዒድ ያ ንፊው ማለት ነው። የውሙል ወዒድ አልወዒድ ማለት ማስፈራሪያ፣ ማስጠንቀቂያ የተሰጠበት ቀን ማለት ነው። ፍሩት ወዮላችሁ የተባለው ወዒድ ይባላል። ጥሩ ነገር ወዕድ ነው የሚባለው፣ ዛቻ ማስፈራሪያ ወዒድ ይባላል። ዛሊከ የውሙል ወዒድ በዛ ዕለት ወጃአት ኩሉ ነፍሲን እያንዳንዷ ነፍስ ትመጣለች፣ አላህ ፊት ትቀርባለች። መዓሃ ከዚች ነፍስ ጋር ሳኢቁን ባትፈልግም ወደፊት የሚነዳት መልአክ አለ። ወሸሂዱን በእሷ ላይ መስካሪ የሆነም መልአክ አለ። ሳኢቅ ሳቀ ከሚለው ነው። ሳቀ የሱቁ ሰውቀን ሳኢቅ ማለት ነው። ሰዋቅ የሚገፋ የሚነዳ ማለት ነው። ሸሂድ ምስክር። ከዛን ለቀድ ኩንተ ፊ ገፍለቲን ወንጀለኛ ሁሉ ይባላል ማለት ነው። ለቀድ ኩንተ በእርግጥ ነበርክ፣ ፊ ገፍለቲን በዝንጋቴ ውስጥ ነበርክ። ሚን ሃዛ ከዚህ ዕለት አላህ ፊት ቆመህ እንደምትገመገም ረስተህ ነበረ። ሚን ሃዛ ፈከሸፍና አንከ ግጣአክ غطاء قردوش مالتنا، فكشفنا عنك غطاءك قردوشهن زاري كانت لاي قلتنا، فبصرك اليوم زاري ايته حديد اجيك سلنو اجيك يسالنو شاربنو مالتنو شاربنو مالت بدن بارقو يا عيال. فبصرك اليوم حديد يبالا زاري متسيلم فبصرك اليوم حديد الناس نيام سوتشن كالفلاينات جو وإذا ماتوا انتبهوا إلى الله عليه رضي الله عنه سيموتوا ينقال عند علم منالو سلك يا ما انسى مالنا نا من أهل قطعته كباد اندهونا سلع عذاب انسى مالنا قن كون جلان نتبقم بمدر لي يونا حيلين يا زمجا اميا قايدو አረመኔ ወጭ ተነስተዋል እና በቃ ሰውን ይቀቅላሉ ይከታተፋሉ በቃ አስቃቂ በሆነ መንገድ ነው ሰው የሚገሉት እና እዚህ ከተማ ደርሷል እዚህ ከተማ ደርሷል ቢባል ሰው ምንድነው የሚያረጋው ያው እናንተ ስፔሲፊካሊ ያላችሁበት ከተማ በቃ ሰውን በእሳት የሚቀቅሉ እንዲጠፍሱ የሆነ ቁርጥርጥ የሚያደርጉ እንዲያሉ በቃ ዘግናኝ የሆኑ ኃይሎች ተነስተዋልና እዚህ ከተማ ሊደርሱ ነው በቃ አሁን ያላችሁበት ከተማ ማለት ነው ሊደርሱ ነው ቢባል ሰው ሁሉ ወሬ ዳይሆን አሳስበው ኦ እንዴት ነው ከዚህ ማምለጥ የምችለው በቃ ጨርቄን ማቄን አይደለም ሰውዬው እና አለ ቅጣት አለ በአኺራ ሲባል ከወንጀል አለመራቃችን የቂን አላልንም ማለትን ስለ ያስይዛል ይላሉ። የቂን ጉዳይ ነው። የቂን ያለ ሰው خلاص በቃ ራሱን ይቆጥባል። ደግሞ በእስላም አላህ ይወፍቀንና መቼም አላህ የገጠመው ነው ከወንጀል የሚርቀው። በቃ ሁሉ ነገር ሰውየው ዑዝር እንዲያጣ እኮ ነው የተደረገው ያዚህ እምጣጣው ስላጣው ነው ኸምር መጣጣው እንዳይል አላህ ብዙ ነገሮችን ሐላል አድርጎ አማራጭ ሰጥቶናል ዚና ላይ እንዳንጣዳ አማራጭ ሰጥቶናል አላህ ፈሱብሃንአላህ እዚህ ሰውየው ወንጀል የሚሰራ ከሆነ ራሱን ነው የሚጎዳው በመጀመሪያ ደረጃ ማለት ነው ይሄ ሰኪና የሚባል ነገር እንትን ይላል ሰኪና የሚባል ነገር ከልቡ ላይ እንትን ይላል ይወሰዳልና ካንዶ እንደሜ ጋር ከትንሽ ጊዜ በፊት ሳውራ ነበር እንዲ በፕራይቬትና ምን አለኝ ይስቃልና ፈረንጆቹ አለ እነሱ ደስተኞች ስላልሆኑ እኛ ስንስቅ ይናደዱብናል አለ የዴ ከፈረንጅ ጋር የኖራችሁ ያላችሁ እናንተ ናችሁ እና ነሱ ደስታ ስላራቃቸው ደስ ብሎት የሚስቅ ሰው ካዩ ይናደዳሉ ዋይ ምን ሰርተ ነው ምን አግኝተ ነው አንተ የምትስቀው ወንጀል ላይ ያለ خلق በሙሉ ደስታ ላይ አይደለም الله دستام يبال النجر كلبو دوال بزي عدلم اندي فإن له معيشة ضنك نعم كالله مكري راك لسو بدوني علي معيشة ضنك تأبى بهنا كيوت نومي نورو إلا خيران فبصرك اليوم حديد مالت يعني سوج ወንጀላቸውን በደንብ አድርገው ያያሉ። ሻርፕ ነው አይናቸው። ዛሬ በደርሱ መጨረሻ ላይ የምንማረው አስሚዕ ቢሂም ወአብሲር የውመ ያእቱነና፣ ይሄ ለፍዝ ያዙ፣ አስሚዕ ቢሂም ወአብሲር የውመ ያእቱነና ይላል። እነሱ ወደኛ በሚመጡበት እለት ምንኛ ተመልካቾች ምንኛ ሰሚዎች ነው የሚሆኑት ይላል። ያኔ ሐቅ አልሰማም ያሉት በሙሉ ያኔ ይሰማሉ፣ አላ ያሉት በሙሉ ያ ያሉ። ዋይ በጣም ክሪቲካል ዴይ ስለሆነ ማለት ነው። ፈበሰሩከ ሊዩማ ሐዲድ ወቃለ ቀሪኑሁ። አሁን ባልደረባው ቀሪን ማለት ቁራኛ ማለት ነው። ጓደኛው ቀሪን ይባላል። ቁራኛ ቁራኛ ማለት ጓደኛ ነው። ያልጋ ቁራኛ ሆነ ማለት ያልጋ ጓደኛ ሆነ ማለት ነው። አማርኛው ቁራኛው ወይንም ጓደኛው ይላል። አብሮ የመጣው መልአክ ማለት ነው። ተመድቦ መዝገቡን ይዞ የመጣው የቀረበው ሃዛ ይላል። ለአላህ ነው የሚለው። ይህ ማለደየ እኔ ዘንድ ያለው ነገር የሱ መዝገብ አቲዱን ዝግጁ ነው ይላል። ሳቨለብል ይኸው እጄ ላይ ነው ያለው ይላል። ስለዚህ አንድ ሰው አላህ ፊት ሲቀርብ መዝገቡም አብሮ ይቀርባል ማለት ነው። ወሊላሂ ልመሰሉ ለአላ የአላህን ችሎት ዱንያ ላይ ካለው ጋር አናወዳደርም፣ ግን እንደው እንዲመስለን ማለት ነው። አንድ ተከሳሽ ሲቀርብ ፋይሉ ይቀርባል፣ ዳኛ አለ፣ ተከሳሽ አለ፣ እንዲህ ማለት ነው። እና ፋይሉ ይቀርባል፣ መልአክ ነው ይዞ የሚቀርበው ፋይሉን። ወላሁ ጀለ ወዓላ ሐኪሙን ፈራጅ ነው ያኔ ጀለ ወዓላ። ግን የቂያማን እለት ችሎት እኛ በምናውቀው ችሎት አንቀይስም። የተለየ ስለሆነ መድረኩ ማለት ነው። ብዙ አይነት ነው ደግሞ በሱና በአላህ መካከል ቱርጁማን አስተርጓሚ ሳይኖር አላህ በቀጥታ ያናግረዋል። ሁሉ ሰው አላህን ያናግራል። ሀከዛ ሰው ልብስ ያለበሰ ጫማ ያላደረገ ሆኖ ያልተገረዘ ሆኖ ከእናቱ ሆድ እንደወጣው ወንድም ሴትም አላህ ፊት ይቀርባሉ። ላኢላሃ ኢለላህ። ይሄ የመጨረሻ ባርነትን የሚገልጽ ነገር ነው። ለቀድ ጂእቱሙና ከማ ኸለቅናኩም፣ እኛ እንደፈጠርናችሁ ይኸው መጣችሁ ወደኛ ይላል ጀለ ወዓላ። ኸይር ሀዛ ማ ለደየ ዓቴድ፣ ያኔ መዝገቡ ተመርምሮ ያለፈ በእርግጥ አልፏል፣ የወደቀም ወድቋል። ብዙ ነው አይነቱ። ለማንኛውም አልቅያ ይላል አላህ ወርውሩ፣ ፊ ጀሃነመ ወደ ጀሃነም ወርውሩ፣ ኩለ ከፋሪን ከሃዲ የሆነን ሁሉ፣ አኒድ እምቢተኛ የሆነን የማይታዘዝ እምቢተኛ የሆነን ሁሉ ወርውሩት። መናዕ ልልኸይር መልካም ነገር ሲሰራ ከልካይ የሆነን ሁሉ ይላል። እና በዱንያ ላይ ያሉትን አምባገነኖች አላቸው እና ተውበት ሳያደርጉ የሚሞቱ ሰላት አትስገዱ፣ ሒጃብ አታድርጉ የሚል ሁሉ ማለት ነው። ተጠቃሎ እዚህ ውስጥ ነው የሚገባው። ልስገድ አትሰግድም፣ ሒጃብ አታደርግም እንዴ? መናዕ ልልኸይር መልካም ነገርን ከልካይ ሁሉ አለ። ሀከዛ ሰደቃንም የሚከለክሉ ዳዕዋንም የሚከለክሉ ሁሉም እዚህ ውስጥ ነው የሚገቡት። መናዕ ልልኸይር ያለ ሙዕተዲን ድንበር ዘላይ የሆነ ህግ ያልገዛው የአላህ ተግሳጽ ያልመለሰው ሙሪብ ደግሞ ከሞት በመቀስቀስና አላህ ፊት ለግምገማ በመቅረብ ተጠራጣሪ የሆነ ሙሪብ ይላል። አለዚ ያንን ጀዐለ መዐላሂ ከአላህ ጋር ያደረገን ሁሉ ኢላሃን አኸራ ሌላ አምላክ ከአላህ ጋር ሌላ አምላክን ያደረገን ሁሉ ወርውሩት ፈአልቅያሁ ወርውሩት ፊ ልዐዛብ ሸዲድ ከባድ በሆነ ቅጣት ማለት ነው። ዐዛብ ቅጣት ነው። አሸዲድ ከባድ ነው። ከባድ በሆነ ቅጣት ውስጥ ወርውሩት ይላል ጀለ ወዓላ። ያን ጊዜ ተሽቀዳድመው ነዋ መላእክቱ የሚወረውሩት። ቃለ ቀሪኑሁ አላህ ይጠብቀን፣ ሌላኛው ቁራኛው ጓደኛው ይላል። ይሄ ደግሞ ሸይጣን ነው ማለት አንድ ወንጀለኛ ሲቀርብ እዚህ በወንጀል ላይ ያነሳሳው የነበረው ሸይጣንም ቀሪን ማለት ነው አብሮ ይቀርባል። እዛ ያኔ ነው ገና ለገና ጠየቃለሁ ብሎ ቃለ ቀሪኑሁ የሸይጣን ቁራኛው ይላል ረበና ጌታችን ሆይ ማ አጥገይቱሁ እኔ አላጠመምኩትም ድንበር እንዲያልፍ አላደረግኩትም ወላኪን ግን ካነ ፊ ضላልን በዒድ እሱ ራሱ ሩቅ በሆነ ጥመት ውስጥ ነበር ይላል። እዚህ ቦታ ላይ ቀሪን የሚባል ነገር አለ። ቀሪን ማለት ምንድን ነው? ጓደኛ ማለት ነው። አንድ ሰው ሲፈጠር አብሮት ቀሪን ይፈጠራል። ቀሪን ማለት ቁራኛ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እኔ የኔን ቀሪን አስልሜዋለሁ ይላሉ። አላህ ስልጣኑን ለሰው ልጅ ነው የሰጠው፣ ለሰው ልጅ። ስለዚህ የሰው ልጅ ራሱን ተቆጣጥሮ አልከይሱ መንዳነ ነፍሰሁ ከይስ ብሎ ማለት ብልጥ ብሎ ማለት ራሱን የተቆጣጠረና ወአሚለ ሊማ ባዕደል መውት ከሞት በኋላ ላለው ህይወት ተግቶ የሰራ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሰውየው ራሱን በኸይር ቦታ ላይ የሚጥድ ከሆነ ቀሪኑም የሱን ተከታይ ይሆናል። እዩ፣ ወደ ኸይር ሲሄድ የሱ ተከታይ ይሆናል፣ ወደ ሸር ሲሄድ ደግሞ ጎትጓቹ ይሆናል። አለም ተራ አና አርሰልነ ሸያጢና አለል ካፊሪና ተኡዙሁም አዘን ይላል። በካሃዲዎች ላይ አላህ ቀሪን ያደረገባቸው ሸያጢኖች ወደ ወንጀል መገፍተርን ይገፈትሯቸዋል። ተኡዙሁም አዘን ይላል። ተኡዙሁም አዘን ወደ መልካም ነገር ሲሄድ ሰውየው ቀሪኑን ያሰልመዋል። ስለዚህ አላህ ፊት በሚቀርቡበት ጊዜ እሱም ቀሪኑ የሚቀርቡና መካሰስ መጨቃጨቅ ይጀምራሉ። እኔ እንዲህ አላረኩ ያለ አደረኩ ይህን ነው ረበና ማ አጥገይቱሁ ወላክ ግን ካነ እሱ ራሱ ነበረ ፊ ضላልን በዒድ ሩቅ በሆነ ጥመት ውስጥ ነበረ። ቃል ይላል አላህ ላ ተክተስሙ ለደይ ዛሬ እኔ ፊት አትከራከሩ ማንም አያመልጥም። ወቀድ ቀደምቱ ኢለይኩም በእርግጥ ወደ እናንተ አሳልፍ ያለው ብልወዒድ በማስፈራሪያ በማስጠንቀቂያ መልኩ ማ ዩበደሉ ልቀውሉ ለደየ ቃል እኔ ዘንድ አይለወጥም። ወማ አነ ቢዘላሚን ልልዓቢድ እኔም ለአንድ ባሪያ በዳይ አይደለሁም፣ ሁሉም የእጁን ያገኛል። ከዛን ጀለ ወዓላ ይህ ቀን ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር የሚባልበት ነው። የውመ ነቁሉ ሊጀሃነመ ይሄ ሁሉ ግምገማ በገቢር ሆኖ የሚታየው የውመ ነቁሉ ሊጀሃነመ ለጀሃነም በምንልበት ዕለት ነው። ሐሊም ተላእቲ ጀሃነም ወይ ሞላሽ ሆይ እንላለን ይላል አላህ። ወንጀለኛ በሙሉ አልቅያ ፊ ጀሃነም እንዳለው ተወርውሮ ተወርውሮ ተወርውሮ አላህ ሀሊም ተላእት ይላል። ሞላሽ እንዴ ጀሃነም ሲላት፣ ወተቁሉ ትላለች ጀሃነም፣ ሀል ሚን መዚዲን፣ ጭማሪ አለ አልጠገብኩም፣ ጭማሪ አለ አልጠገብኩም ትላለች። አላሁመ ነጅና። ወኡዝሊፈት ልጀነቱ፣ ጀነትም ትቀረባለች። ሊልሙተቂነ፣ አላህን ለሚፈሩ ሰዎች። ገይረ በዒድን፣ ሩቅ ሳትሆን በቅርብ ርቀት ትመጣለች። ከዛን ጀነት ቀርባ እነሱም የጀነት ሰዎች ወደ ጀነት ቀርበው ሃዛ ይባላሉ። ይህ ማትዋዓዱን፣ እምትቀጠሩት የነበራችሁት ነገር ነው። እምትሰጠው ሊኩሊ አዋቢን ሐፊዝን፣ ሊኩሊ ለእያንዳንዱ ነው። አዋቢን ልቡ ወደ አላህ ተመላሽ ለሆነ ባሪያና፣ ሐፊዝን ጠባቂ ለሆነ ባሪያ ነው። ሐፊዝ የምትለዋን ነገር በደንብ እንመልከታት። ሐፊዝ ማለት ሶስት ነገርን የጠበቀ ማለት ነው። ሶስት ነገር፣ አንደኛ حفيظ لنفسه وحفيظ لعباد الله وحفيظ لربه. عندنا يا الله انا حق يطبق الله بسو لي قد يادر قد يتادرجبت النجر يتجبره راك على النجر يراك امالك عند ولتنيا يسوچن حق يطبق سوچ مالك ከሚስት ከልጆቹ ከቤተሰቦቹ ጀምሮ ጎረቤት፣ ዘመድ አዝማድ፣ ባዕድ፣ ሁሉንም የሰውን ሀቅ የተጠበቀ ማለት ነው። ሀቅ የጠበቀ የእነሱን ሀቅ የጠበቀ ስለዚህ ከእሱ ምን ይጠበቃል? በነረሰ በቃ ሐፊዝ የሆነ ማለት ነው። ሁለተኛ የራሱንም ሀቅ የጠበቀ የሰው ልጅ መመገብ አለበት። አልበላም ብሎ የረሃብ አድማ የለም በኢስላም። ሁለተኛ ጸጉርን አንጨባሮ ተባይ እስኪያፈራ ድረስ መተው አይቻልም። ስለዚህ ሰውነትን ማጎሳቆል አይቻልም እና ሰውየው ተጣጥሮ አካሉን መጠበቅ አለበት፣ አእምሮውን መጠበቅ አለበት፣ ጤናውን መጠበቅ አለበት፣ ውበቱን መጠበቅ አለበት። ለዚህ ኢስላም እንደዚህ ነው የሚያዘን። ሐፊዝ ማለት ሶስት ነው። ስለዚህ ሁሌ ማለት ነው ራሴን ተንከባክብ ያለው ወይ፣ ሌሎች አላህ ባሮችን ተንከባክብ ያለው ወይ ና ሙአቢዲን ተሳኪላ ለዚህ የራሱና ለዚህ ጀነት የተዘጋጀች ነው ይላል ጀለ ወዓላ። መን ኸሽየ አረሕማነ፣ አረሕማንን የፈራ ሰው ቢልገይብ፣ ፊቱ ሳይቀርብ ከሩቁ አረሕማንን የፈራ ወጃአ ቢቀልብ ሙኒ፣ ወደ አላህ ተመላሽ የሆነን ልብ፣ ችግር ቢደርስበት ወደ አላህ የሚመለስ መልካም ነገር ቢያገኝ ወደ አላህ የሚመለስ። ሱብሃንአላህ። አላህ ጀለ ወዓላ ወደሱ ተመላሽ የሆኑ ሰዎችን ይወዳል። ነቢዩላህ አዩብ ነቢዩ ዩድረቡ ቢሂ መሰሉ ሰብር፣ የትዕግስት ምሳሌ የሆኑት አዩብ አለይሂ ሰላም 18 ዓመት ነው በተከታታይ ኢብቲላ ላይ የቆዩት። 18 ዓመት ሀብታቸው አልቆ ልጆቻቸው አልቀው ሸያጢን ጨፍረው ማለት ነው መጨረሻ ቢታዩ ቢታዩ እሳቸውና ሚስታቸው ብቻ ቀርተው ማለት ነው። መጨረሻ የሚበሉት ነገር ጠፍቶ ባለቤታቸው ረጅም ጸጉሯን ሸልታ ገበያ ሽጣ ምግብ ይዛ እስክትመጣ ድረስ ነው የተደረሰው። አንተ ነብይ አይደለህ? ለምንድን ነው አላህን ማትለምነው? ነብዩላህ አዩብ ምንድን ነው ያሉት? እኔ እዚች ጋር አዳምጡኝ፣ 80 አመት 80 80 አመት አላህ በጸጋ በደስታ በተድላ አኑሮኛል። የችግሬ ልክ የማየው ችግር ካየሁት ደስታ እኩኩል እስኪሆን ድረስ ማለት 80 አመት እስክቸገር ማለት ነው። ያየሁት ችግር ካየሁት ደስታ ጋር እኩኩል እስኪሆን ድረስ አላህን ይህን ነገር አንሳልኝ ብዬ መጠየቅ አፍራለሁ አሉ። አላህ አቤት ህልሙ ነው ወላሂ ሱብሃንአላህ። እኛ ስንት እንዳልተደሰትን ትንሽ ሲነካን ማለት ነው አረ ያ አላህ አከበ አረ እኔ ማን የለኝም እንደዚ ፈሱብሃንአላህ በቃ ምን ነው ዘንድሮ ደግሞ ያ አላህ ጌታዬ እንዶ አጠነከርክብኝ ነው የምንለው። በቃ ተለማማጭ መስለንም አማራሪዎች ነን። ከዛን አላህ ረጅም ነው ቅሳው ምንድን ነው ያለው ኢና ወጀድናሁ ሳቢራ እቲ ያ አላህ ሚን ረቢ አልዓለሚን ሚን ፈውቅ ሰብዕ ሰማዋት ረቡ አልዒዛ እንዲህ ብሎ ሲመሰክር ኢና ወጀድናሁ ሳቢራ ታጋሽ ሆኖ አገኘ ነው ኒዕመል አብድ ምን ያምር ባሪያ ኢነሁ አዋብ አላ ኢነሁ ምንድን ነው ያለው አዋብ እሱ ወደ ጌታው ተመላሽ ነው። ምን ችግር ቢመጣ ሸያጢኖች ማለት ነው ተውት እሱ የሚቻል ሰው አይደለም ብለው ተስፋ ቆርጠው ነው የተውት። መጨረሻ ባለቤታቸው ጥላቸው ሄዳ ድክርትርት ብለው የሆነ ነገር ፈላልጋ ስትመጣ እሳቸው ጌታዬ ሆይ ኢኒ መሰኒ የዱሩ ኢኒ መሰኒ የሸይጣኑ ብዱሪን ኢኒ መሰኒ የዱሩ አለ ቢኑስቢ ወዓዛብ አለ። ስለዚህ እንዲህ ነው ያሉት፣ በቃ ትንሽ ጉዳት ደረሰብኝ ጌታዬ ሆይ አንሳልኝ እንኳ አይደለም። ኡርኩዱ ብሪጅሊክ በእግርህ መሬቱን ምታው ምንጭ ፈለቀ ሀዛ ሙግተሰሉን ይህ መታጠቢያ ነው ባሪዱን ወሸራብ ቀዝቃዛ ነው ደግሞ የምትጠጣው። ካለ ዑለማ ሲጠጡ ውስጣቸው ጤናማ ሆነ የውስጥ በሽታቸው ታጠበ፣ ሲታጠቡበት ቁስላቸው ረገፈ፣ በሚገርም ፍጥነት ተለወጡ። ሚስታቸው ስትመጣ ማነህ አንተ አዩብን አላየኸውም ምን ትላለች። እዚህ እኮ ነው ትቼ ሄድኩት ትልና ንግግሯን ሳታበቃ ግን አንተ አዩብ በወጣትነት በነበረበት ጊዜ ያለውን መልክ ቁጭ እሱን ትመስላለህ ትላቸዋለች። እኔው ነኝ ይሏትና ባጭሩ ከዚህ ውሃ ታጠቢ ይሏታል። እሷም ስትታጠብ መልሳ እንደ ወጣትነቷ ትሆናለች። ከዛ በኋላ ፊትና የሚባል ተዘጋ። 24 ልጆች ነው የወለዱት 24 children 24 ልጆች። ከዛ በኋላ ሀብት መጣ ተተካ ወሀከዛ ያ አላህ እና ኒዕመ ልዓብዱ ብሎ ኢነሁ አዋብ። ስለዚህ ሀዛ ማቱአዱነ ሊኩል አዋብን ሐፊዝ ይላል። አላህ ምን ቢደርስብን ሁሌ ወደ እሱ ከሚመለሱት አላህ ያደርገን። መን ኸሽየ ረሕማነ ብልገይብ ወጃአ ቢቀልቢ ሙኒብ ኡድኹሉሃ ግቧት ጀነትን ይባላሉ። ቢሰላሚን በሰላም ግቧት። ዛሊከ የውሙ ልኹሉድ ዛሬ የመዘውተሪያ እለት ነው። ዛሬ ገብታችሁ ነገ ውጡ አትባሉ። ለዘል ዓለም በዚህ ነዋሪዎች ናችሁ። ለሁም ለነኚህ ለጀነት ሰዎች ማ የሻኡነ ፊህ በውስጧ የፈለጉት ነገር ሁሉ አለላቸው። ወለደይና መዚድ እኛ ዘንድም ጭማሪ አለ ይላል። አልመዚድ ጭማሪ የተባለው ሁወ ሩእየቱላሂ ጀለ ጀላሉሁ አላህን ማየት ነው። ስለዚህ ጀነት ውስጥ ከገቡ በኋላ አዕዘሙ ኒዕማ ትልቁ ኒዕማ ሁወ ለዘቱ ነዘር ኢለላህ ወደ አላህ በመመልከት የሚገኘው ለዛ ነው። ያንን የሚስተካከል ኒዕማ የለም ከጀነት ኒዕማዎች ማለት ነው። ጀነት ውስጥ ገብተው ከተረጋጉ በኋላ ያ ኢባዲ ሰሉኒ ባሮች ሆይ ጠይቁኝ ይላል አላህ። ከዛም ምን እንጠይቅህ ጌታችን ሁሉን ነገር ሰጥተህናል። ከዛ በኋላ መልሶ ያ ኢባዲ ሰሉኒ ይላል ባሮች ሆይ ጠይቁኝ። ከዛ ምን ይላሉ? አላሁመ ርዳ አና አለ። በቃ ጥያቄ ነው አይደለም? አላህ ውደደን። ወድጃችሁ እኮ ነው ጀነት ያስገባዋችሁ። ይሄን አይደለም ያ ኢባዲ ሰሉኒ ባሮች ሆይ ጠይቁኝ ይላል አላህ። ከዛን ልክ ዱንያ ላይ ሰዎች በእውቀት እንደሚበላለጡት ጀነት ላይ መበላለጥ አለ። ከዛን አዋቂዎቹ اللهم أرنا ننظر إليك ጌታችን ሆይ ፍቀድልን ወደ አንተ እንመልከት ይላል። ያኔ جل وعلا تبارك وتعالى الله ከዛቱ ያሳያቸዋል። አላህን በእውቀታቸው ኢንካምፓስ ማድረግ አይችሉም፣ ማካበብ አይችሉም። ولا يحيطون به علما ይላል። ግን አላህ ወደሱ እንዲመለከቱ ማለት ነው ጀለ ወዓላ ይፈቅድላቸዋል። ከዛን አላህን የመመልከት ማለት ነው ኢንካምፓስ ማድረግ የለም ብያለሁ። ኢንካምፓስ ማድረግ የለም። ወላ ዩሒጡነ ቢሂ ዒልማ ከአላህ ዛት ሲያዩ በደስታ ስካር ራሳቸውን ስተው ይወድቃሉ። ደስታ ጥግ ሲደርስ ማለት ነው ልብ መፈንዳት ምናምን የለም፣ ያው ሞት የለም መቼም። ደስታ ጥግ ሲደርስ ማለት ነው ራሳቸውን ስተው ይወድቃሉ፣ በደስታ ስካር ማለት ነው። اللهم وفقنا لذة النظر إلى وجهك الكريم يا ذا الجلال والإكرام. اللهم اجعلنا من أهل الجنة، اللهم اجعلنا من أهل الجنة يا حي يا قيوم يا ذا الجلال والإكرام. اللهم اجعلنا ممن يقال لهم ادخلوها بسلام ذلك يوم الخلود يا حي يا قيوم يا ذا الجلال والإكرام. مرحبا أحبتي، خيرا إن شاء الله ትንሽ አንድ 5 ደቂቃ ብሬክ እንውሰድና ሻይ ነገር ምናምን እንደዚህ ወሰድ ወሰድ አድርጉና እንደዚህ በጅም ጊዜ የተቀመጣችሁም ብድግ ብላችሁ ዱብ ዱብ ነገር በሉና ከዛን መርቀን ብላችሁ እንመለሳለን ወደ ሁለተኛው ፓርት ኢንሻአላህ። ወንድማችን መስጂድ ወጀሌ ኢንሻአላህ አላህ ይክብርህና ከ36 እስከ መጨረሻው እስከ 45 ያለውን አያ ታነብለናለህ። ተፈضል መሽኩራን። السلام عليكم ورحمة الله وبركاته. جزاكم الله يا أستاذنا. أعوذ بالله من الشيطان الرجيم. وكم أهلكنا قبلهم من قرن هم أشد منهم بطشا فنقبوا في البلاد فنقبوا في البلاد هل من محيص إن في ذلك لذكرى لمن كان له قلب أو ألقى السمع وهو شهيد ولقد خلقنا السماوات والأرض وما بينهما في ستة أيام وما مسنا من لغوب فاصبر على ما يقولون وسبح بحمد ربك قبل طلوع الشمس وقبل الغروب ومن الليل فسبحه وأدبار السجود واستمع يوم ينادي المناد من مكان قريب يوم يسمعون الصيحة بالحق ذلك يوم الخروج إنا نحن نحيي ونميت وإلينا المصير يوم تشقق الأرض عنهم سراعا ذلك حشر علينا يسير نحن أعلم بما يقولون وما أنت عليهم بجبار فذكر بالقرآن من يخاف وعيد. جزاكم الله خير الجزاء أستاذ أبو ياسر فليتفضل مشكورا ومأجورا مايك فري. بسم الله الرحمن الرحيم سمع الله يا جماعة سمع الله خير وكم أهلكنا قبلهم الآن إيه كذبت قبلهم قوم نوح وأصحاب الرس وثمود ريان يلا تشمزي خير ايش ريان بتأيك اتشوت اياكي تفسير كتاب وچن هاي تشين ابرا انت عرات مستنى من دنو الله سما چون كالتك اسات چو نبيات محاكل اندونو منم سور سيلم جن يالو قبروت ጉርጓድ ላይ ጉርጓድ ውስጥ ቀብረውት በጣም ትልቅ ድንጋይ እንደጫኑበት ማለት ነው ይናገራል ከዛ በኋላ اصحاب الرس تلان ጠይቃ ነበር አታችን ተዝካራችሁ خير በዚያ ጋጣሚ ለናገር ብዬ ነው ከዛን አንድ ባሪያ ነበር ያ ባሪያ ይህ ሰው ሲቀበር ማለት ነው ቢር ውስጥ ነው እንተን ያሉት የቀበሩት ይላል ከዛ በኋላ ያንን ድንጋይ በፈቅ ያደረገ በጉልበት እየተመላለሰ ምግብ ያቀብለው ነበር ከዛ በኋላ ታባሪያ ማገዶ ተሸክሞ ከጫካ ያንን ማገዶ እየሸጠ ነው ምግብ ገዝቶለት የሚመጣው ከዛ በኋላ فأراد الله يا الله ፍላጎት ሆኖ እሱ በተኛበት ይህ ባሪያ በተኛበት 7 አመት ያህል فضرب الله على سمعه الله ጆሮ ላይ እንዳይነቃ አድርጎት 7 አመት ይቆያል እዛ የተኛበት አካባቢ ተነስቶ ሲሄድ እንደዛ የሚባል ነገር ያጣልፈ ቦታው ማለት ነው ብዙ ትንተና ይሰጣሉ አላኩል ሐሊን እንትን አይደለም ማለት ከቁርአኑ መቅሰድ ጋር ተያያዥነት ያለውን ነገር ዲፕሊ ብሮዝ እናደርጋለን። አንዳንድ ጊዜ እስራኤልያት አሉ በሰፊው የሚነገሩ ማለት ነው። በቃ እስራኤልያት ሆኖ ዝም ብሎ አላስፈላጊ ትንተና የሚባል አላስፈላጊ ትንተና ማለት ከቁርአኑ መቅሰድ ጋር ሳይሄድ ሲቀር ማለት ነው እዛ ውስጥ አንገባ አላኩል ሐልን ማለት ነው። ስለዚህ የአስሐاب الرسን በተመለከተ هم قوم رسوا نبيهم في بئر وسموا باصحاب الرس الى نبياቸው مما لم يذكر اسماءهم من الانبياء ተብሎ ነው የተቀመጠው። على كل حال እታችን ሪያን የለችም በሩም ውስጥ የለችም በሰማይ ደስ ይለኝ ነበር خير على كل حال ከዛ ጋ ወደዛ መልሱት قبلهم የሚለውን ማለት ነው። كذبت قبلهم قوم نوح واصحاب الرس وثمود لنا قبلهم يتبالوت يمكه مشركوش ናቸው። አሁን ተመለሰን وكم اهلكنا قبلهم كمكه مشركوش ነብዩ ሰለላሁ ዐለይሂ ወሰለም ካስተባበሉት በፊት ካሉት كم اهلكنا ስንትና ስንቱን አጥፈተናል። كم اهلكنا قبلهم አለ من قرن كتولد ማለት ነው هم اشد منهم بطشا ማለት بطش ማለት حيل ነው كحيل بكل كنرسو يبرتو ነበሩ። ለምሳሌ አዶች እጅግ ብርቱ ነበሩ። ብርታት ሲባል አስደንጋጭ ሆነ ማለት ነው። መሬት ላይ ሲራመዱ ልክ እንደ አሁን ታንክ ሲሄድ ወይንም ተላልቅ ማለት ነው ዶዘር ምናምን መሬቱን ያሰምጡታል። እንደዛ ሲራመዱ የግራቸው ፋና መሬትን ማስጠም የሚችል ያህል ክብደትና ርዝመት የነበራቸው ተላልቅ ዛፎችን እንደ መሬት ላይ እንደተጎለሰሱ አረሞች ነቅለው መጣልም ይችሉ ተላልቅ ቋጥኞችን እንደ ተናንሽ ጠጠሮች አንስተው መወርወር የሚችሉ እነርሱ እንኳን በጉልበታቸው ተመክተው ማን አሸዱ ሚና ቁወተን ከኃይል በኩል ከኛ የበረታ ማን አለ ብለው እስኪያስቡ የደረሱትን አጥፍቷል አላህ። ለዛውም በሚገርም መልኩ ንፋስን ልኮ ማለት ነው ባየር ላይ ተንሳፈው ልክ እንደ ቀላል ቅጠል ገለባ ማለት ነው። እንዲህ ነው አላህ ያጠፋቸው በትሸና ፈነቀቡ في البلاد يا الله قطات سيمطا فنقبوا ششوا في البلاد باገር ውስጥ ማለት ነው አልቢላድ በሚኖሩበት ሀገር መሸሸጋን ፈልገው ሸሹ። حل مما حيصين على መደበቂያ አገኙ ግን መህስ ማለት ምሽግ ማለት ነው። አገኙ አላገኙ ያመለጠ የለም። ስለዚህ እነኚህ የሚያመልጡበት ምንም መንገድ የለም ይላል ነው አላህ። ኢነ ፊ ዛሊከ በዚህ ነገር ውስጥ ለዚክራ ዚክራ አለ ይላል። ዚክራ ማለት ምንድነው? ምክር ተግሳጽ ማለት ሊመን ካነ ለሁ ቀልቡን ልብ ላለው ሰው او القى السمع والجور لسط وهو شهيد بلبو ببوتاو تطدو شهيد ማለት ببوتاو يتطاده ነው بلبو ببوتاو تطدو ልቡ ሸፍቶ ሳይሆን ጆሮ ሰጥቶ ላዳመጠ ሰው ምክር አለበት። እዚህ ላይ ስንት ጥጋበኛ የማያልፍ መስሎት ስንት ብሎ አለፈ። የለም ድሮ ከመጠቀሱት ፍራውን ይባላል ቂሳው ነው ኪስራ ይባላል ቂሳው ነው ቀይሳር ይባላል ቂሳ ነው ያለው ጃሉት ይባላል ሙጅሪም የነበረ ቂሳው ነው ያለው። በቅርብ በረጅም ርቀት አምባገነኖች ስንቶቹ አልፈዋል። خلاص خير ولقد خلقنا السماوات በርግጥ ሰማያትን ወልአርድ ምድርንም ፈጥረናል ወማ በይነሁማ በመሐከላቸው ያሉትን ሁሉ في ستة ايام በስድስት ቀናት ስድስቱም ቀናት አላህ በዱንያ ልኬት ነው አላህ ለሰው ልጆች ትልቅ ደረጃ ላይ ለመድረስ ከትንሽ አንድ ብለው መጀመር እንዳለባቸው ለማሳየት እንጂ ሲፈልግ አላህ ኩን ነው የሚለው ሁን ነው የሚለው። ከዛን አይሁዶች ዘንድ በሰባተኛው ቀን አረፈ ማለት ስላለ ወማ መሰና ሚል ሉዑብ አለ። ድካምም አልደረሰብንም አልነካንም ይላል ጀለ ወዓላ። ከይፍ አረፈ የሚባለው ነገር ከዚህ የተጠመደ ነበረ አረፈ የሚለው አማርኛው ራሱ ቋንቋው ራሱ ከአላህ ጋር የሚሄድ የሚገጥመው አይደለም። خلاص በስድስት ቀን ተፈጠሩ እነኚ ሌላ ቁርአን አያቶች አሉ ሐዲሶች አሉ ይሄን የሚያብራሩ ማለት ነው። على كل حال ዲቴይል ማለት ነው በመጀመሪያው ቀን እንደዚህ በሁለተኛው ቀን እንደዚህ ከዚህ በኋላ እንደዚህ በጣም በሚጋጭ መልኩ ማለት ነው በሚጋጭ መልኩ ኦሪዘ ፍጥረት ላይ እንዲ ነው አ ብዙ የሚምታታ ነገር እንዳለው አይደለም የተገለጸው ማለት አከዛ ተደብር ያደረገ ሰው ይሄንን ይረዳል። መሰብሰብ ነው አያቶቹ على كل حال وما مسنا من لغوب دكام النكان الى الجل وعلا ردا عليهم فاصبر تاجس على ما يقولون እነሱ በሚሉት ነገር ላይ ታገስ የሚሉት ነገር የሚያሳብድ ስለሆነ እብድ ሆኖ ነው ድግምተኛ ነው ጠንቋይ ነው ከጣሚ ባለቅኔ ነው sultaan ፈልጎ ነው። ስለዚህ ይሄ ሁሉ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ስለማይሄድ ትግስት ያሳጣል ነው ከንግግርም የሚያሳብዳል የሚያስብል ተው በሚሉት ነገር ላይ ታገስ ይላቸውና ወሰብህ ቢሐምድ ረብክ ወሰብህ ቢሐምድ ረብክ እቺን ሐረግ ሚተረጉምልኝ ሰው ፈልጋለ ወሰብህ ቢሐምድ ረብክ እቺን አባባሏን ራሱ አማርኛውን እንወሰድ ብዬ ነበር እስቲ ቢሐምድ ረብክ ምትለዋን ሐረጓን ሚተረጉምልኝ ሰው ፈልጋለ እስቲ ጃውት ባረከላሁ ፊኩም እሺ ማይክ ፈሪ ሰላም አለይኩም ወራህመቱላሂ ወበረካቱ ይሰማል وسبح بحمد ربك جيتهن كما مسكنجار اطرو جيتهن كما مسكنجار اطرو مايك فري استاذ الله اعلم بسم الله بسم الله سمالو سمالو ان شاء الله يستر الله يستر مسجد وجله خلاص اندزي نو وسبح بحمد ربك جيتهن كما مسكنجار اطرو سبحان الله والحمد لله ጌታህን ከማመስገን ጋር አጥራው። አንዳንድ ተርሚኖሎጂዎች አሉ ማለት ደርስን ከአንድ ቦታ ወደ አንድ ቦታ ለማሸጋገር ለሌላ ሰው ለማስረዳት የምንሰማውን ነገር ስናሳልፈው አንዳንድ ተርሚኖሎጂዎችን ማወቅ አለብን። ወሰብህ ቢሐምድ ረብክ ጌታህን ከማመስገን ጋር አጥራው። قبل طلوع الشمس كصحاي موطات بفيت وقبل الغروب صحاي كمطلقوان بفيت ومن الليل كلليتم ملا قبل طلوع الشمس صحاي كموطاتوا بفيت صبح الله وقبل الغروب صحاي كمطلقوا بفيت ظهر العصر الله ومن الليل كلليتم الى መግሪብና ዒሻ አለ አምስት አውቃት ሰላቶች እዚ ላይ ተጠቃለዋል ይላሉ ሙፈሰሮች። وقبل الغروب صحي كمطلقوا بفيت ومن الليل كلليتم فسبحوا اطراو ጌታህን لان الصلاه صلات من بلوا الله صلى الله عليه وسلم صلات است تهليل وتسبيح بلوا اللهن عند ما ترك لا اله الا الله تسبيح سبحان الله مالت الله لا يسمح فيه كلام البشر يسولج نغغر اذا وسط ايدبلالك مالت يسولج نغغر كعباده وجه هو نو ماثور كهونه وجه هو نو معناته ك كما ورد في الحديث. نعم. من ወደ እኔ ትመለከታላችሁ አለ ሰውየው አስነጠሰ ከዛን يرحمك الله አለው ይሄ እዛ ሰዎች ሁሉ ወደሱ ተመለከቱ ከዛን ምን አለ ወይኔ እናቴ ትጣኝና አለ እናቴ ትጣኝና ምን ነው ተመለከታላችሁ ወደ እኔ አተኩራችሁ ይያልኩኝ ነብይ ሰለላሁ ዐለይሂ ወሰለም ጠርተው መከሩኝ ይላል ሰሃቢው ومن الليل فسبحه وادبار السجود ادبار السجود ማለት ከሱጁድ በኋላ ጌታህን አጥራው ሱጁድ ሲያደርግ ሰውየው سبحان الله سبحان ربي الأعلى وبحمده سبحان ربي الأعلى وبحمده لا وينم يمجرس السجود كادرغ بحالا دبر الصلاة است يمدرغ دعاوچن ازي است يتقاللالو معنات لذي هي خمس اوقات صلاتوچ ازي است يتقاللالو بلاو استيت يسطالو فسروچ واستمع عدامت اسمع مالت سمعنو استمع عدامت يوم ينادي المنادي تطاريو بميطرابت الهت من مكان قريب قرب كهونه سفره الى ايه نبي صلى الله عليه وسلم بهوت قويتو يميادامطوت نجر አይደለም مكان قريب يتبالو بيت المقدس አካባቢ ነው ይባላል ارض فلسطين ላይ ወይ ሻም ውስጥ እንዳለ ሁሉ ሻም ይባላል ይላሉ ወይ አሁን ምን አውቃት ሱሪያ ውስጥ دمشق ውስጥ አይደለም بيت المقدس አካባቢ ارض فلسطين እዛ አካባቢ ነው ምንም ይሁን ምን ቂያማ የሚቆመው ተሰውች ላይ ተሰብስበው አንድ ቦታ ላይ ተከማችተው ጥሩምባው የሚነፋው ከምስራቅም ከምዕራብም ሰዎች ተሰብስበው እዛ አካባቢ ከተከማቹ በኋላ ነው ሚድል ኢስት ማለት ነው ዘ ሆተስት ፖለቲካል ኢሹ እዛ ነው ያለው ሰደድ እሳት ይነሳና ከዛ በኋላ ሰዎች ከምዕራብና ከምስራቅ ተሰደው ወደ ማከለኛው ምስራቅ ይመጣሉ በጣም ቀዝቃዛ በሆኑ አገሮች ሰደድ እሳት ይነሳል ብሎ ማሰብ ይከብድ ነበር አሜሪካ ላይ አንድ ጊዜ አሪዞና ስቴት ማለት ነው ሰደድ እሳት ተነስቶ ነበር ዋይልድ ፋየር ነዚህኛ በዜና ነው መስማው እዛ ቅርብ ያላችሁ ሰዎች ታውቃላችሁ አውስትራሊያ በየአመቱ መቃጠል ነው እንዲህ ያለ ሰደድ እሳት ይነሳል ዓለምንም ያዳርስ ማለት ነው ከዛን ያንን እሳት ሽሽት ነው ሰዎች ወደ ሚድል ኢስት ይመጣሉ ከዛ በኋላ እዛ ቂያማ ይቆማል ይሄ ነው ያለው አስተያየት من مكان قريب እዚህ ቤተ መቅደስ አካባቢ ነው ጥሩምባው እዛ ያንን ፎከስ አድርጎ ጥሩምባው ይነፋል ከዛ ሰዎች በመጀመሪያው ንፊ ይሞታሉ በሁለተኛው ንፊ ይቀሰቀሳሉ ሁለት ንፊ ነው ያለው ነው አሳህ ሆነው ሶስት ያሉ አሉ ሰይሐተን ዋሂዳ ነው አላህ ያለው መቀስቀሻው فإذا نفخ في الصور فصعق من في السماوات والأرض ነው ያለው ሲነፋ በሰማይ በምድር ያለው ይንኮታኮታል ነው ያለው ለዚህ ان هي الا ዘጅረቱ ዋሂዳ አንዲት ንፍንጂ ሌላም አይደለች ፈኢዛሁም ቢሳሂራ ወዲያሁኑ እነሱ ባውላላ ሜዳ ላይ ቋሚዎችና ዳቸውን ተጠባባቂዎች ይሆናሉ ይላል ስለዚህ ሁለት ንፍ ነው የሚለው ነው صحيح يوم يسمعون الصيحه بالحق ይላል يوم يسمعون الصيحه ያቺን ጩኸት بالحق ሁሉም ሰሚዎች ሲሆኑ በሐቅ ማትቀር ስትሆን በእውነት ምትከሰስ ስትሆን በሚሰሙበት እለት من مكان قريب قرب كهونه وصفرة ترمبا وينفال ذلك يا يوم الخروج سووش كاك أبراتشو يمي وطبتنا هويلا يعلوت بمجمرا ونفي موتو كلهم واجهونوال بولتن يا ونفي دقم كلهم يكسر كسال قياما بميدر سبت جيزي በመጀመሪያ ደረጃ የመጨረሻው ንፍ የሚያገኛቸው ሙእሚኖች አይደሉም ሁሉም ፋጅር ነው የመጨረሻው የመሬት መንቀጥቀጥ የሚደርስባቸው ፋጅሮች ናቸው ሙእሚኖቹ ከዛ በፊት ንፋስ ተነሳና ጥሩ ማዓዛ ያላት ንፋስ ተነሳና ዱንያ ላይ ያሉ ሙእሚኖች እሷን ሲያሸቱ በእንቅልፍ አሸልበው በዛው እንዲሞቱ ይደረጋል መሬት ያጋጨች የምትገላቸው ትልቁን ስቃይ ነውት የሚያዩት ሙጅሪሞች ናቸው ላ ኢላሃ ኢላላህ የሚል በመሐከላቸው የሌለ እጅግ አጥፊ እንስሳዎች ማለት ነው ና እርስ በርስ ልክ እንደ እንሰሳ የሚሸካከሙ ዝሙት አብ የሆነበት ማለት ነው እስኪ ፈቀበል ነው እንጂ የሚባለው ለምን ታደርጋለህ የሚባል ነገር የለም አሁን በአንዳንድ የዓለም ክፍሎች ላይ ቂያማ የቆመ እስኪ መስል ድረስ አምር ቢል ማዕሩፍ ነህይ አንል ሙንከር የለም በቃ ዝም ብሎ ሲላላሱ የሚያያቸውን እንኳ የማያፍሩ የሆኑ ፍጥረታት ብቅ ብቅ ማለት ከጀመሩ ቆይቷል ስለዚህ ይሄን የምታዩ ሰዎች ለምዕራቡ ቅርብ የሆናችሁ ሰዎች አላችሁ እና እንዲህ ባሉ ሰዎች ላይ ነው ቂያማ የሚቆመው አላሁመ ነጂና አላህ ነጻ ያደርገንና ሁልጊዜ ውሏችንን ማሳመር አለብን እኛ ምንውልበትን ቦታ ማሳመር አለብን የፈለገ ቢሆን ደግሞ አይናችንን መስበር አይናችንን መስበር የግድ አይናችንን ገልጦ ከፍቶ ካላየህ ምን ይለም ውል ካላለ በስተቀር በተቻለን መጠን አለማየት እና አይናችን ቆሻሻ ነገር እንዳይ መጠበቅ አላህ ይርዳንና ኢና ነህኑ እኛ ነህኑ እኛው እና ነህኑ ተተረጋገመ እኛው ኑህይ ህያው እናደርጋለን ወኑሚቱ እንገላለን ወኢለይነል መሲር መመለሻም ወደኛ ነው ይላል ወኢለይነል መሲር መመለሻም ወደኛ ነው መቼ የውመ ተሸቀቁ አልአርዱ አንሁም ምድር ከነሱ በመተሰነጠቅበት እለት ሲራአን የተፋጠኑ ሆነው ودا مسبسبياو ارض المحشر يمطالو ذلك حشر يه مسبسب علينا يسير بنيا لي غرنو نحن اعلم بما يقولون الناس من اندميلو كما ننبلا ياواقيوش ننيا وما انت عليهم بجبار انت بالناس لي اسجداج ايدلهم بجد اتاسامناچوم فذكر بالقران በቁርአን ገስጽ ምከር መየኻፉ ወዒድ ማስጠንቀቂያን ዛቻውን የሚፈራውነ ለካደህ ያለለት ማለትን ለሚፈራ በቁርአን ገስጸው ምከረው ይላል ታላመነ ተግሳጽን የማይፈራ አላህ ይቆጣብኛል የሚል ሐሳብ በልቡ ያላደረን ሰው መገሰጽ መምከር ከባድ ነው አንድ ሰው ምን አለ መሰላችሁ ዌስት ላይ አለ አንዱ ኢስላም ለምንድን ነው ኖርማሊ ልቅ የሆነ ግብረ ስጋ ግንኙነት አለ ለምን እርም ያደርጋል ማለት እኔ ሄጄ ሳላገባ ዚና ባደርግ ማለት ነው ብሎ አለኝ። ከዛን ያንኑ ሐዲስ ደገምኩለት። ነቢ ስ ላ ሰለም ሰሃቢዩ መጥቶ ይሄ ነገር በእህት ላይ ቢፈጸምስ በእናት ላይ ቢፈጸምስ ብለው ሲገስጹት ሰውየው ዘግንኖት በቃ ያላ መልእክተኛ በቃ አላስበውም ሁለተኛ ፍቀዱልኝ ብሏቸው እኮ ነው። ከዛን ይሄንንም ፈረንጅ እኔ ምን አለበት ምንድነው በእህት ላይ ይሄ ነገር ቢፈጸምስ በእናት ላይ ቢፈጸምስ ሲባል ዋርዝ ሮንግ ዊዝ ኢት አለኛል። እና ዚናን ማለት ነው በእህት ላይ በእናት ላይ ቢፈጸምስ ተብሎ ሲነገረው ዋርዝ ሮንግ ዊዝ ኢት የሚል ትውልድ እንዴት ተብሎ ነው የሚገሰጸው? መጀመሪያ ይሄ ልቡ ተበላሽቷል፣ ጭንቅላቱ ራሱ ተበላሽቷል። ስለዚህ ገና ሰዎች ሳያምኑና የአላህን ምንነት ሳያውቁ እንደው ዝም ብለን ያለውን ነፍስ አንስተን እነሱ ላይ ፔስት ለማድረግ መሞከር የለብንም። ነቢ ስ ላ ሰለም መጀመሪያ አላህን ነው ያስተዋወቁት። መርሐበን እኽወቲ። እሺ ቃኢዳውን አጠር አድርጌ ማለት ነው ዲስከስ ላደርግና እናበቃለን የዛሬን ደርስ። ቃኢዳው ምንድን ነው? አረብኛውን ፖስት ላደርግና ሲገቱል ሙባለጋ ወይንም ቶን ኦፍ ኢንፋሲስ ኦፍ ኢንፋሲስ ብለን ነበረ ትላንት የጀመርነው። ቶን ኦፍ ኢንፋሲስ ትላንት አምስት አይተን ነበረ እንደ ቃል ማለት ነው። ዛሬ ደግሞ እንደ ክሎዝ ማለት ነው። እንደ ክሎዝ ክሎዝ ቨርብ ካለው ነው ክሎዝ የሚሉት። እንደ ክሎዝ ማለት ነው እንደ ሐረግ ሁለት እንትን አለ ቶን ኦፍ ኢንፋሲስ ኢንፋሲስን የምንገልጽበት ማለት ነው። አንደኛው አፍዒል ቢሂ የሚል ነው። አፍዒል ቢሂ ይሄ ነው አፍዒል ቢሂ። ሁለተኛው ማ ሁለተኛው ቶን ሁለተኛው ማ አፍዓለሁ የሚል ነው። ማ አፍዓለሁ خير እሺ አንዴ አፍዕል ቢሂና ማ አፍዓለሁ እነኚህ አንድ ነገር ድካ የደረሰ መሆኑን መጠቆሚያ ናቸው። ለምሳሌ አላህ አፍዕል ቢሂ በሚለው የተሰማው ነው ጀማ የተሰማው ነው ድምጽ የተሰማችኋል? እሺ خير እሺ መርሐባ እሺ ስለዚህ እንትን አድርጉልኝ አጣብቁልኝ የኔን ፔስት አድርጉትና ከታች خير እሺ ምሳሌ አፍዒል ቢሂ በሚለው ማለት ነው። ለምሳሌ እንዴት ያለ ቆንጆ ነው ለማለት አጅሚል ቢሂ ላለው ወይንም ማ አጅመለው እንዴት ያለ ሰሚ ነው በጣም ጥርግ አድርጎ ነው የሚሰማው ለማለት አስሚዕ ቢሂ ወይንም ማ አስማዕሁ እንዴት ያለ ታጋሽ ነው ለማለት አስብር ቢሂ ወይንም ማ አስበረሁ። ለምሳሌ አላህ እነኚህ ከጥፋት የማይገሰጹ የሆኑ ሰዎችን ምን ይላቸዋል? ፈማ አስበረሁም አለናር በእሳት ላይ እንዴት ያሉ ታጋሾች ናቸው ይላል። ይሄ እንዴት ያሉ ታጋሾች ናቸው ምጸት ይባላል። እንዴት ያሉ ታጋሾች ናቸው እሳት ላይ መታገስ የሚችል ፍጡር የለም። ጀላ ወዓላ ያንን ያውቀዋል። ግን እንዴት ያሉ ታጋሾች ናቸው ይላል። እሺ ኢትዮ ተከኝ ما أفعله أفعل به وين ما أفعله اتيو جمر بات مش عارف شعري شي أفعل به بميل قرآن لاي كمثالي بسورة مريم أسمع بهم وأبصر يوم يأتوننا إلى أسمع بهم وأبصر يوم يأتوننا إن يازن بميمة أبت إلت بك أمالت أسمع بهم إنديت يالو سميوجنا جو وأبصر إنديت يالو تملكاجوجنا جو ማለት ነው። በጣም ሰሚዎች በጣም ተመልካቾች ይሆናሉ ማለት ነው። አላህ ራሱን አስሚ ቢሂላ እንዴት ያለ ሰሚ ነው ከሱ የሚያመልጥ ነገር የለም ማለት ነው። ስለዚህ እንዲህ ያሉ ለፍዞችን በቁርአን ወይንም በሐዲስ ስናገኝ ግራ ሊገባን አይገባም። ግራም ቢገባ ነው ካላዩት فما اصبرهم على النار በሰዓት ላይ እንዴት ያሉ ታጋሾች ናቸው። ይሄ ግነት ነው። ለምሳሌ قتل الانسان ما اكفر الى ምን ወትርጉም قتل الانسان የሰው ልጅ ተረገመ ما اكفره አሁን እቺ ما اكفره የሚለው እንዴት ያለ ከሃዲ ነው ማለት ነው። ምን ያለ ከሃዲ ነው እንጂ እንዲክድ ያደረገው ነገር ምንድነው ማለት አይደለም። ማ አክፈረሁ ማ አፍዐለሁ በሚል ስለመጣ ማለት ነው። ስለዚህ አፍዕል ቢሂና ማ አፍዐለሁ አሁን ሶስት እጆችን ፈልጋለሁ እኔ انت ሰጣችኋለሁ አጀክቲቭ ሰጣችሁና በሁለቱ ፕሮዲዩስ ያረጋችሁ ዲፕሊኬት አርጋችሁ ታወጣላችሁ እናንተ። ለምሳሌ ጀሚል ቢየ ከሰጣዋችሁ አጅሚል ቢሂ ማ አጅመለሁ ትላላችሁ። ጀሚል ቢየ ካልኳችሁ አጅሚል ቢሂ ማ አጅመለሁ ትላላችሁ። ሰሚዕ ካልኳችሁ አስሚዕ ቢሂ ማ አስማዕሁ ትላላችሁ። قريب كالكواچو اقرب به ما اقربه تلالاچو يلا 3 جوچن فلقالو 3 جوچن اجاوچ كون يتوارشو ام عابدين اوكي زي ادلم ازي اجي ميوطا بتوتا ايشي ماشي رجالي انت 3 جوچن فلقالو بسام قلالو እሺ መስጂድ ወጀሌ እሺ خير መስጂድ ወጀሌ እሺ ይሄንን አጀክቲቭ ወሰድ እሺ ይሄን አጀክቲቭ ወሰድ سهل سهل سهل ميلون وسدنا بروديوسر غاوطا سهل غير معناتنا سهل ازي بولتو ماشينوچ بروديوسر غاوطا مسجد وجلي مايك فري السلام عليكم ورحمه الله وبركاته يسمع يا جماعه استاذ لني غزي كبد يالو مرطا نو مرطا مرطا ياوطا هو كان يمسلال اندذا استاذ سهل اسهل به ما اسهله اسهل به ما اسهله مايك فري استاذ خير بسم الله بسم الله كبر ادلم مسجد وجلي مجمرا وزنون بدن بيو تككلنا كن اسهل ادلم اسهيل افعل نوع افعل بهنا ما افعله سلونا አስሂላው አስሂል ቢሂ ማ አስሃለሁ አስሂል ኤች አይ አስሂል በከስራ አስሂል ቢሂ ማ አስሃለሁ አስሂል ቢሂ ማ አስሃለሁ እሺ ሱብሃንአላህ ወቢሐምዲሂ እሺ፣ አንቺ ደግሞ ኸይር፣ አንቺ ደግሞ ይኸው ከሪም፣ ከሪም ቸር ማለት ነው። ከሪም በሚለው ፕሮዲውስ አድርጊልኝ። ድምጼ ደርሷል፣ ድምጼ ደርሷል። ኦኬ፣ እሷዛ አፎን ቲርስ ፎር ፓለስታይን ነኝ እና ኦኬ፣ ከሪም የሚለው ማን ነው? አክሪም ቢሂ ማ አክረመሁ፣ አክሪም ቢሂ ማ አክረመሁ። ጀዛከላ ኸይረ ወላሁ አለም። ማይክ ፍሪ። ብስሚላህ። ቲርስ ማሻአላህ። ቲርስ ብለህ ብትገባ ያው ቲርስ ልህ ነበረ። ቲርስ ፎር ፓለስታይን። ለነገሩ ሱብሃነላህ ወቢሐምዲ ነው። ምኑን ከምኑ እናበላልጣለን። ኸይር። እሺ፣ አፍወን። እኔ በእንስት ነበረ የጠራው። እሺ፣ ትክክል ነህ። ከሪም ለሚለው አክሪም ቢሂ፣ አክሪም ቢሂ ማ አክረመሁ፣ አክሪም ቢሂ ማ አክረመሁ፣ አክሪም ቢሂ ማ አክረመሁ፣ ማ አክረመሁ። ትክክል። በቃ አክሪም ቢሂ እንዴት ያለ ቸር ነው ማለት ነው። ማ አክረመሁም እንዴት ያለ ቸር ነው ማለት ነው። እሺ፣ አመቱል ወዱድ። አንቺ ደግሞ ጠብቂ። አንቺ ደግሞ ያው እሺ፣ አንቺ ደግሞ አመቱል ወዱድ ጠይብ የሚለውን ፍሬ ጠይብ። አንቺም እንደ ሸዎጅ ማን ነው እንደ መስጂዱ ቴሌ እንዳትይኝ እንጂ አሰላም አለይኩም ወራህመቱላሂ ወበረካቱ። እኔም እንደ መስጂድ ሆጀሪ ልበል እንዴ? እንሻአላህ ልሞክር። ቢስሚላህ። አጢብ ቢሂ ማ አጣበሁ። አጢብ አላሁ አዕለም። ማይክ ፍሪ። እዚህ ኡሙ አቢዲን ማለት ነው። እየረበሽ ነው ኡሙ አቢዲን፣ እየረበሽ ነው እየረበሽ ነው። እጅ ማውጣት ነው። የደርስ ህግ መጠበቅ አለበት። እሺ፣ አጥይብ ነው። ጠይብ ነው የሰጠውሽ፣ ግማሽ አግኝተሻል። አመቱል ወዱድ አጥይብ ቢሂ ማ አጥየበሁ፣ አጥይብ ቢሂ ማ አጥየበሁ። እሺ፣ ምሽካት እጅሽን አታው ገና አለመድኳችሁ። ምሽካት እጅሽን አታውርጂ። ምሽካት መቼም ቤት አኒስ ነው። እሺ፣ እሺ፣ ምሽካት ይኸው ይኸው። ላ አንዴ ይሄንን በዒድ ሩቅ ማለት ነው። እንዴት ያለ ሩቅ ነው ብሎ ግነት ማለት ነው። ምን ነው የሚባለው? ምሽካት ማይክ ፍሪ። በዒድ የሚለው ይሄው በረካት ይሰማል። አብዓድ ቢሂ ማ አብዓደሁ። ልክ ነኝ ኡስታዝ? አብዓድ ቢሂ ማ አብዓደሁ። አላሁ አዕለም። ወዝን ላይ ችግር አለብኝ። ማይክ ፍሪ ኡስታዝ። እሺ፣ ሰይፍ ያንተ ሙራቂብ ነው የሆነው። ያንተ ሙራቂብ ማለት ነው። እሺ፣ አብዒድ አፍዒል ነው እኮ ወዝን ነው። እሺ፣ አፍዒል ቢሂ ማ አፍዐለሁ። መስጂድ ወጀሌ ማለት ነው። በቁርአን ልባችንን ርጥብ እንደምታደርገው ማለት ነው። ኢንሻአላህ አይ በቀዋዒድም ማለት ነው ርጥብ ታደርገናለህ ብኢዝኒላህ። አብዒድ ቢሂ ማ አብዓደሁ። አብዒድ አፍዒል ነዋ ወዝን ነው። ስለዚህ አብዒድ ቢሂ አፍዒል ቢሂ። እሺ ኸይር። እሺ እሺ يا جماعة الخير، بارك الله فيك أستاذكم، الله يكمل لك. طيب، أشمل بي ما أشمله، أشمل به ما أشمله، والله أعلم. ما كتب كل شامل لميلو، أشمل به ما أشمله، أشمل به ما أشمله، بزي أشمل به ما أشمله، من على أقلاي نو معرفتهم، أشمل به ما أشمله، هذا درس شامل، ما أشمله نلال، أشمل به نلال، خيرش، بزي أتاك على نال معرفتهم، صرف سنكرا نيا معرفتهم. عنده سيجمر معناتنا عنده يجمر أكل أكل أكل يأكل أكلا هو أكل ذاك مأكل يلا نيدالا ضرب ضرب يضرب على ضربا هو ضارب ذاك مضروب يلا نيدالا إن يا ينو النجار عنده يوان النجار يا نصر كذا ولا نيدالا يا استيد دمو هي نياز هي دمو يا زارا جنيسا هي تبالة يكيرا إن أنت ما هون أنت نيفلقا شو أجكتيف يفلقا شو معناتنا أكرم به ما أكرمه أبعد به ما أبعده جميل أجمل به ما أجمله هكذا سهل أسهل به ما أسهله عندي يالات شوف ما رسمه تمثالي سامع سمين وصويه أسمع به ما أسمعه هكذا تلم عمدو الله يكرر لن يقول لترد يا الله ان كلام بنيك بملكو لما رجعتنا إن شاء الله بليلة تفسير بليلة قاعدة مالتنا وسكن الجناني درس. والسلام عليكم ورحمة الله وبركاته. سنه اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين. اللهم أخرجنا بكتابك من الظلمات إلى النور. اللهم وفقنا تلاوته آناء الليل وأطراف النهار. اللهم اجعل القرآن حجة لنا ولا تجعله حجة علينا. اللهم اجعل القرآن إمامنا وقائدنا إلى جناتك جنات النعيم يا ذا الجلال والإكرام يا حي يا قيوم. اللهم نسألك بأسمائك الحسنى وصفاتك العلى أن تذهب همومنا وغمومنا بالقرآن الكريم يا ذا الجلال والإكرام يا حي يا قيوم. اللهم اجعلنا ممن يحلل حلاله وممن يحرم حرامه وفقنا تلاوته آناء الليل وأطراف النهار. اللهم أحسن عاقبتنا في الأمور كلها واجرنا من خزي الدنيا وعذاب الآخرة. اللهم أصلح شأننا كله اللهم أصلح شأننا كله اللهم زدنا ولا تنقصنا اللهم زدنا ولا تنقصنا لك الحمد بكل نعمة أنعمتها علينا يا ذا الجلال والإكرام يا حي يا قيوم. اللهم اجعلنا ممن يتبادر إلى الخيرات وممن يجتنب المحرمات. اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه. اللهم أصلحنا وأصلح قلوبنا وأصلح شأننا وأصلح أولادنا. اللهم إنك تملك ناصيتهم اللهم أرشدهم إلى الخير يا ذا الجلال والإكرام. اللهم اجمعنا في دار كرامتك في جناتك جنات النعيم. اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته.